ያለው ነው ክልክል። አሁን አንድ ሰው እየሰገደ ወደ ስጁድ ሲወርድ ግንባሩ የሚያስቀምጥበትና የሚያወርድበት ቦታ ከዛ ቀጥሎ ያለው መቶ ሰው ቢያልፍ ምንም እንትን የለውም። ላኪን ከዛ በፊት ያለው እና እዛ ምንድነው የምታደርገው? አንድ ያኔ ቢያንስ ቢያንስ ወንበር ታደርጋለህ ወይም አንድ እንጨት ታደርጋለህ። ያኔ ከፍተዋል ቢባል በጣም የለም ከተባለ አንድ ብትር ታደርጋለህ ምልክት፣ ያኔ ሰው በዛ እንዳያልፍ። ይህ አንድ ነው። ሁለተኛ ነገር ደግሞ አንድ ሰው በዚህ በፊትህ ያኔ ከስጁድ በፊት ያለው ማለፍ ከፈለገ ትከለክለዋለህ። እሱን በመከልከልህ ሰላቱ አይበጥልም ወይም ደግሞ ሐረካት አይባልም። ነቢያችን አዞናል። እንደዚህ አንድ ሰው ሲያልፍ በእጅ አድርገህ ትከለክለዋለህ። ከተመለሰ ጥሩ ነው፣ ካልተመለሰ እንደገና ትከለክለዋለህ። ከዛ ሙምኪን ሊበሽቅ ይችላል፣ ናይ ሊናደድ ይችላል፣ ሊመታህ ይፈልጋል። ምታው። በሰላት ውስጥ እያለህ በቃ ትጣለዋለህ እና ትጠመጥማለህ ከሱ ጋር። ይህ በሙሉ የተፈቀደ ነገር ነው። ምክንያቱም በሰላት ያኒ አትለፍ እያልከው የሚያልፍ ይህ አደ ሸይጣን። ሁለተኛ ትከለክለዋለህ፣ እምቢ ካለ ሶስተኛ ያኒ እጁ ከሰነዘረ አንተም እጅ ትሰነዝራለህ በሰላት ውስጥ እያለህ ነው ምልህ። ሊአነሁ ሀደ ሸይጣን ሀከዛ የቁሉን ሀደ ሸይጣን። ሶስተኛ ነገር ሰላት አይበጥልም አንተ እንሻላ ግብግብ ከሱ ጋር እንትን ብትል። ሶስተኛ ነገር የሚገርማችሁ ነገር ለምን እንዳትሉኝ እንጂ በፊትህ የሚያልፍ ሴት ወይም አህያ ካለፈ ሰላቱ ይበጥላል አሉ አንዳንድ ዑለማዎቹ። በል ብዙ ዑለማዎቹ እንደዚህ ይላሉ። እና ሴት ወይም ደግሞ አህያ ካለፈ ያኒ ሴቱ እንትኑ ሰላቱ ይበላሻል ይላሉ። አራተኛ ነጥብ ወንድሞች፣ ይህ በፊትህ ማለፍ ክልክል የሆነበት በማንኛውም ቦታ ነው፣ ላኪን ፊል ሐረመይን ሸሪፈይን በመካና በመዲና ብዙ እንትን ክራውድድ ስለሆነ ብዙ ዘሕማ ስላለ የሰው ብዛት ስላለ በዛ ማዕፊ ነው። ያኒ መተለን መካ የሄዳችሁ ሰዎች ዑምራ ስታረጉ በእንትኑ በካዕባ ስር በካዕባ አካባቢ ያለው በቃ እየሰገድክ ረግጦህ ነው የሚያልፈው። በፊት በስተጀርባህ በቀኝ ልክ እንደዚህ ነው። እና እዚህ ላይ እንግዲህ ከስንት ሰው ልትጣላ ነው? ሁለተኛ ነገር ደግሞ አይሆንም፣ በጣም አስቸጋሪ ነው። በሚሰግደው ሰው በፊቱ ካላለፍክ መንገድ የለም ሌላ። እና እዚህ ላይ ማዕፊ ማዕፊ ማለት ያኒ ሰላትን አያበላሽም፣ ክልክልም አይደለም። ይህ በመካና በመዲና መስጂድ ወይም እሱን መሳይ እንደሱ መስጊዶች ካሉ በጣም ክራውድ የሆኑና ሰው ስንት ቆሞ ነው ሰውየውን እስከሚሰግድ የሚጠብቀው? እና ይህ ነው። ስለዚህ ክልክል ነው። አንተ የምታልፈው ተከልከል፣ አንተ የምትሰግደው ደግሞ ከልክለው። እምቢ ካለ ደግሞ የፈለገውን ነገር ብታደርገው እንትን የለውም ኢንሻአላህ። ኦኬ፣ ተመልሰዋል ኢንሻአላህ። ኡሙ ኢልያስ ኦኬ፣ ማይክ ፍሪ። ጀዛኩም ላል ኸይር ኡስታዙና፣ አላህ ይጠውን ዑምሮ። ሁለተኛው ጥያቄ እንግዲህ ይሄ ስለ ጀራይድ ነው፣ ጋዜጣ እና አሁን ይሄ የአረብኛ አሁን ማንኛውም የአረብኛ ጽሁፍ ያለበት አሁን እኔ አንዳንዶቹ በፊት ማለት ነው፣ አሁን አልሐምዱሊላህ ስለማነብ እንትን እላለሁ። በፊት ግን ማንኛውም የአረብ ሀገር የሚታተሙ ክርስቲያን ሀገር ራሱ የሚታተሙ ያው በአረቦች እንግዲህ ክርስቲያኖቹም በአረብኛ ነበርና የሚያትሙት እና በፊት እንዲህ ቁርአን ማንኛውም ቁርአን ነገር እንዲህ አረብኛ ጽሑፍ ያለው ነገር ይህ ቁርአን ነው፣ እንዲህ ቆሻሻ ቦታ አትጣሉ ምናምን ሲባል እንሰማ ነበረ። ያን እንጠነቀቅ ነበረ፣ ግን አልጣለው እንጂ የት እንደማደርገው አላውቅም። አሁን እንደዚህ አይነት ወረቀቶች አሁን የእስላማዊ ጽሁፎች የአረብኛ ራሱ ሲጀምሩ ጋዜጣውን ሲጀምሩ ቢስሚላህ ራህማን ራሂም ብለው ስለሚጀምሩ አንዳንድ የአላህ ስሞችም እዛ ላይ ስላሉበት ይሄንን ነገር እንደዚህ መጥፎ ቦታ መጣ ላይስፈልግም ስለዚህ ምንድነው ማድረግ ያለብን እንደ አይነት ነገር ሲያጋጥሙን እጆቻችን ላይ አሁን ጋዜጣዎችም ሆኑ አንዳንድ ኪታቦች የቁርአን አያዎች ምን አሁን እንደዚህ እንዲ መጥፎ ቦታ መጣ ለሌለባቸው ወይም ተጥለው ካገኘሁኝ ምንድነው ማድረግ ያለብኝ ኡስታዝ ጀዛኩሙላህ ኸይር ማይክ ፍሪ አው ይሄ ነገር በጣም ብዙ ነው ደሞ አንድ ነገር አለ አረብኛ ቋንቋ ከሆነ ከለፍዝ الجላላና ከነቢያችን ስም ከአያት ቁርአን አይርቅም ማንኛውም ጋዜጣ ቢሆንም ያን ለምሳሌ አብዱላህ አብዱራህማን አለ አይደለም ራህማን ያ አላህ ስም ነው እንደገና አያት ቁርአን ሊያመጡ ይችላሉ ሐዲስ ነብይ ሊያመጡ ይችላሉ በዛ በጋዜጣው ባረከላህ ፊክ ምናምን እንደዚህ ሊሉ ይችላሉ ስለዚህ ያላህ ስሞች በሙ በጋዜጣም በብዙ ነው የሚጻፉ ኢንሻአላህ እንትኑ ንግግሩ የፖለቲካ ሆኖ ላኪን ያላህ ስም የሌለውና እንትን የለውም ስለዚህ ከሁሉም እንድትድን የአረብኛ ጽሑፍ ካየህ አንሳው በመንገድ ካየኸው الله اكبره لكبر بلا حساب انساونا تقلالا بتلي بتلي قران قالو يما انتن خلاف يلهوم سلازي انسته مندنو متارغو والله بسعود عربيا كهوني سعود عربيا بتام بزي انتن نو بيمسجدو بيد مسجد جدجاف اهون ساطن اسقمطوال انا تقلالا የአረብኛ ጽሑፍ ያለው ቁርአን ከሆነ ሐዲስ ከሆነ ፍቅህ ከሆነ ምን ከሆነ አንስተ እዛ ሳጥን ተከተዋለ ከዛ በኋላ በየማታው የሙኒሲፓሊቲ እንትናሉ ይሄን ወስዱና እነሱ እንግዲህ ያቃጥሉታል ወይም አንድ ነገር ያደርጉታል ስለዚህ እንደ ሳውዲ አረቢያ ያላችሁም እናንተ እና አንቺ እንግዲህ የአረብኛ ጽሑፍ ካየሽ አንሺውና ሰብስቢው ከዛ በኋላ ከፈለግሽ ጠቅለለሽ በባህር ውስጥ ትከቻለሽ ወይም በእሳት ታቃጥለዋለህ ምክንያቱም ላይስተህዘ ያኒ ሰው መርገጥ የለበትም ሰው በዛ ማሾፍ የለበትም ያአላህ ጀላ ይስም ያአላህ እንትን ስላለ ማለት ነው ሁለተኛ ነገር ደግሞ እናንተ ታቃላችሁ እነዚህ ጅኖች ለምሳሌ አሁን ጅን የሚመልክ ሰው ወይም ቆሌ ያለው ሰው ወይም ስህር የሚያደርጉ ሰዎች እኮ ከጅኖች የሚጓደኝነት የሚያረጉ ከጅኖች በጣም እንትን ፍቅር እንትን የሚያደርጉ በቁርአን መጽሐፍ እኮ ነው ጅን ይመጣና ከቁርአን መጽሐፍ እንትኑ ወረቀት አምጥቶ በአላህ ዐዘኩም በዳብሊዩሲ يعني ሰገራ ቤት እዛ ያነጥፈውና ረግጠው እለፍ ይላል يعني ኢሃነተን ለልቁርአን እና ረግጠው ካለፍክ አንተ ይህጅን ጓደኛ ይሆንና ስህር ለማረግ ምን ለማረግ ይረዳሃል እና በጣም ከባድ ወንጀል ነው ያአላህ ቁርአን ወይም ያአላህ ስም ያለበት ጽሑፍ በእግር መርገጥና መጫወት በጣም እንት ነው አደገኛ ስለሆነ እንደዚህ ስናገኝ ያኒ ቢያንስ ሰብስበን በጥሩ ቦታ እናስቀምጣለን ጥሩ ቦታ ካለለ ደግሞ አቃጥለውና በቃ አፈር ይሆናል እንት ነው ይሄ ነው ኢንሻአላህ ማይክ ፍሪ ጥያቄ መጠየቅ ይቻላል? ኡስታዝ ጥያቄ መጠየቅ ይቻላል? አይሰማም መጨረሻው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ይሰማል? ኦኬ መጠየቅ ይችላል? መጀመሪያ ለማወቅ ብዬ ነው። ኡስታዝ አቡ መሐመድ መጠየቅ ይችላል? ኦኬ ኦኬ። ኡስታዝ አንድ ጥያቄ አለኝ። እንደዚህ ምናሰባ ዕርስ ምናምን ስንሄድ አንዳንዴ ጸጉር ለመሰራት ምናምን አያመችምና ባሩካ ማድረግ እንዴት ነው ይፈቀዳል ወይስ አይፈቀድም እሱን ለማወቅ ፈልጌ ነበር ጀዛከላሁ አልፈኸ ሰላም አለይኩም እሺ ባሩካ በጣም የተከለከለ ነው ባሩካ እንግዲህ እኛ እንደምናውቀው ቀጥያ የተቀጠለው ጸጉር ነው አይደለም የራስዋ ጠጉር አይደለም ባሩካ ወይስ የራስዋ ጠጉር ሊሆን ይችላል የራስዋ ጠጉር አይደለም ባሩካ አርቲፊሻል ጠጉር ነው እዛ ተስቀምጣለች እና حرام ነው الواصله والمستوصله الى النبي عليه الصلاه والسلام ነው ለعنه አለበት ጸጉር ይራስዋ ያልሆነ ሴት ቀጥላ እንደዚህ በቃ ያኒ ኮርዳዳ ሆኖ ጸጉር ረጅም ጸጉር አላት እንዲባል ቀጥላ እስከ ጀርባዋ የሚወድቀው ወይም ወደ ላይ የሚሄደው ጠቅላላ ይህ ነገር ክልክል ነው እና ወንጀል ነው ቅጣት አለበት አናደርግም አላህ የሰጠሽ ጸጉር በደንብ አርገሽ በጥረሽ በሱ ያኒ መልክ ብታመጥ ይሻላል ክልክል ነው ባርኳ ማሻአላ ባረከላሁ ፊክ السلام عليكم ورحمة الله وبركاته السلام عليكم سمع الله اوكي ايه نقر اه ما شنو مالتنا ورقة تقدو ايه بما شنو تنميلو مالتنا استاذ يسمين كهونا مغفرة مثل القرآن او عندي لي هنا ماشن الله ورقاتون دوكيت ميارقو عندي بماشن من تم من اللبات باي اوفيسو الله بسو يتشال اللو القرآن ومثل او هي عندنا ليلة ومتقلت ايك او مفلقة وستشيقا اهونا اوكي هوش السوط ارونو بلوشال እንዳትወድቅ ያዛት እንዳትወድቅ ሌላ አሁን ባለንበት አካባቢ ያው ከበፊቱ እንትናችን ማለት ነው ኡስታዙና እንዲ አሁን አንዳንድ ሰዎች እንዲ ወንዶች ማለት ነው የለመዱት ነው እንዲ ሰላም ስንባባል እንዲ እጅ ይጨብጣሉ እጃቸውን ይዘረጋሉ እንዲ ሴት ወንድ መጨበጥ እንደማንችል እማያውቃሉ እንዲ እጃቸውን ይዘረጉና እንዲ ይሰበስባሉ እንዲ እንዴት ነው ቀልባቸው ይሰበራል እኔ አሁን ሴት ወንድ እንደማልጨብጥ እማያውቁ አሁን ቅርብ ጊዜ ነው ይሄን ነገር ነው የጀመርኩትና በፊት እንዲ ሰላም እንባባላለን ምን እንላለን አሁን ደግሞ እንዲ እጃቸውን ሲዘረጉ እኔ ዝም ስላላቸውና ታዛው እንዲ ሽምቅቅ ብለው እንዲ እጃቸውን ይመልሳሉ ይሄ ነገር በርግጥም ብዙ ሰው ያጋጥመዋል እና አሁን ይቦን አጋጣሚ ደግሞ እንደዚህ ቀልባ እነዚህ ሰዎች ቀልባቸው ተሰበረ ማለት ይችላል ኡስታዝ እኔ حرام ከመሆንብኝ እንደ ወንድ ልጅ መጨበጥ እሳት መጨበጥ እንደሆነ መሆኑን ያወቅኩኝ የሰው ቀልብ ሰበርኩ ብዬ እንት ማለት አለብኝ ኡስታዝ እስኪ በዚህ ላይ ምሉኝ ነገር ካለ ማይክ ፍሪ እሺ በስልምና مسسوچ አሉ እነሱም بناጠና በጣም ቆንጆ ነው قواعد ይባላሉ قاعده قاعده ማለት አንድ ትልቅ መሰሶ ነው መሰረት ነው ከዛ ተነስተን ብዙ ህጎችና ብዙ ደንቦች እንትን ለማለት ይችላል ህጉ ምን ይላል لا طاعة المخلوق في معصية الخالق طيب سو بيقطع الله بيقطع ما ነው የማን ቁጣ ነው አንቺ የምትመርጪው አንቺ ነቢያችን ሰለላሁ ዐለይሂ ወሰለም በቁርአን በሐዲስ አንድ ሴት ወይም አንድ ወንድ የሴት እጅ መጨበጥ ክልክል ነው እና በመሐከላቸው ጨርቅ የሌለው ወይም አንድ መከላከያ የሌለው ስለዚህ የሷን እጅ ቆዳ ወይም እሱ እጅ ቆዳ ሁለቱም ተጨባብጠው ሰላም ማለት ክልክል ነው በትፋቅ العلماء جميع العلماء ማን خلاف ያደረገ ሰው የለም እዚህ ስለዚህ ይሄን ነገር حرام ከሆነ በቃ خلاص ግድብ አለው ማለት ነው ግድቡን ድንበር አለው ድንበር ተሸጋገረ ሰው እንዳይለኝ ማለቱ በጣም እንት ነው ይሄን በር ከተከፈተ ሌላን በር መከፈት አለበት طيب ደሞ ሰውየው حرام መሆኑን ያወቀ ለምን ሰላም አትለኝም ካለ هذا عدو نعم والله አብረን እንጥፋ ማለት ነው ያቃል ማንም ሰው ሰይትን መጨበጥ ክልክል መሆኑን ያቃል እና እጅሽን ስትሰበስቢ እሱ እንዲያውም ደስ እንዲለው ያስፈልጋል ይህች ልጅ የተማረችና ዕልም የወሰደች አላህ የምትፈራ ነች ክብሯን የምትጠብቅ ነች ብሎ ደስ እንዲለው ያስፈልጋል ላኪን እንደዚህ እኔ አስታውሳለሁ በጅዳ እኔ ሪያድ ነው ያለሁ ጅዳ ከሪያድ አንድ ሰው ወደ ጅዳ ሄደና ከዛ በኋላ ወደ ወንድሙ ቤት ገባ አንኳኳ ማለት ነው አሁን ወንድሙ አልነበረም ሚስቱ ነበረች አንኳኳና ከዛ በኋላ ማን አለችውና እኔ ነኝ የገሌ ወንድም ነኝ አላት ወላሂ ባሌ ስለሌለ ሲመጣ ተመለስ አለችው ሰውየው ተናደደ እንዴት እንደዚህ ትለኛለሽ አለ እንዴ ለምን እንደዚህ አለልህ ማለ ባሌ ለለው ቤት ልትገባ ነው ወንድሜ እኮ ነው አላት ወንድምህ ቢሆንስ እንቢ አለችውና ወንድሙ ሲመጣ ይህ ቤት በሁለት ከፈለው በቃ እንዴት እኔ ተማኝ አይደለሁም እንዴ ወንድም አይደለሁም እንዴ ምን ብሎ አረ እንግዲህ እሱ ደግሞ ያኒ ወንድሙ ስለሆነ በዚህ በማይጠቅም ጉዳይ ልጣላው አልፈልግም ምናምን ብሎ እባክህ ደህና ረህና ማለሽ ይስተካከላል ምናምን ብሎ አስቀመጠው በዚህ ቤቱን ጣላ والله يطلع ان شاء الله ድንጋይ አለ ትንሽ ድንጋይ እሱን ይብላ ምን ለረገው እንግዲህ ሚስቴ እኔ ለለሁበት ቤት ማንም ሰው የሚፈቀድለት አባት እናት ወንድም እህት እንደዚህ መሐረም የተባሉ እነሱም እኔ ከከል እኔ ደስ የማይለኝ ከሆነ እነሱ መግባት ክልክል ነው ታቃላችሁ ነገር ያኒ ነቢያችን ሰለላም حق الزوج على زوجها وحق الزوج على زوجته بلو سيتنتنو نبياتشن يعني اسوا بالوان يماي ودو سو ببيت مقبات كل كل نوالو حتى الوالد والوالدة علماء وش منالو أباتنا النات بهونو يعني اني مال ودو كوني مال ود كوني اني كل الله مقبات كل كل نو أباتنا النات بهونو سو يونغ دي وندمونا نبلو بك سو عدنا قلبت بت عدرقاتنا والله يفلقونا ينتياكي ودني متا مالتنو يعني كيتا وكون دتلون السواد أولاشنا اندازي تشقر تغني عالج والله بيقني يراسو قدينو ينقر حرامنو سو بالي اللبت انديتي قبال انا ايه عندنو باقراتشن دمو والله اني بزوك زي هجالو اقراتشن بزوت ابنو من نساو سلام يا قوتي اجتمت انا سلام تلهالج አንተ ኤጀንት ስብስብ ታረግና خلاص ትቆጣለች ምንድነው ምን ነካው ሳውዲ አረቢያ ሄዶ ተበላሽቶ መጣ ይኮ እንደዚህ ነው በቃ የሴቶች መጫወቻ ተሆናል ብትሆን ይሻላል ግን አንተ ከቻልክ ቀስ ብለህ በቃ ማለሽ እኔ እህት ያ ጎቴ ልጅ ነሽ በጣም ነው ማከብርሽ ላኪን አላህ ስለከለከለን እጅ ስብስብና ፊትሽ ደሞ ሸፊኑና እስቲ ቁጭ በል እንጫወት ትላታለህ فيتوا سونتوا بمون الشفنا سو باللبت معناتنا بتشاشون سايون سو باللبت مچاو تجمر اللهچو سلازي غدب الله غدب حدود الله سبحانه وتعالى يا الله يعني دنبر يميبال الله السن تصاح مهد انت دمو متبابر يلبشم خلاص بيقطع يقطع ويمسا كونش بتقطع تقطع انجي الله ناس قطته سو ما استسد بتام كلكل نو نوملو እና ይህ መጀመሪያ አንዳንድ ሰዎች ምን ላሉ ሲለት الرحيم መቆረጥ አይደለም ወይ ይላሉ የዘመድ አዝማድ እንትን መቆረጥ አይሆንም በል ብልዓክ ሰላም ካልካት ነው እንግዲህ መቆረጥ የሚባለው አላህ ከለከለ خلاص ይከለከለው አላህ ክልክል ነው በለው ካኮረፈ የራስ ጉዳይ ነው نعم ማክሪ بس ምንድነው መሰላችሁ እዚ ላይ መቻል ያስፈልጋል ብዙ ሰው አይችልም አሁን ትልቁ ችግር ያለው ከሳውዲ አረቢያ ይሆዱ ወንድሞችና እህቶች በቃ በአንድ ሳምንት ከስንት ሰዎች ይጣላሉ ምክንያቱም በሳውዲ አረቢያ ያለው ለምሳሌ ሴት ሰውነቷን በሙሉ ሂጃብ ማድረግ በጣም የተለመደ ነው በሳውዲ አረቢያ ኢንሻአላህ ዱርየ ብትሆንም ዝሙት የምታደርግ ብትሆንም የፈለገውን ነገር አንዳንድ ሰዎች ምን ይላሉ በጣም ባለጌዎች እንትን ሴትም ወንድም አረ ተው ደሞ ይሄ ደሞ ተሸፍና እኛ እናቃታለን ምን እንደምታረግ ይላሉ متارق باتارق هنا ليلا نقرنو لكن سونتوا بمولو ان تتشفن الله عزواتال ارلم تزازون تكبر كذابوها لا يمتادرقو نقر يا الله كالله قاتل قناني انا الزي لاي اتقبو الزي لاي يعني ياندانو نقر ملف اللو فايلو يتلينو تشفن اللج خلاص نقي لمنا تشفن بلو الله سبحانه وتعالى اي تيكاتم اشي طيب زموت تارقالج لمن زموت تدرقش بلو دمو الله يقطعتال ويم يمراتال ياندندو سرا ياندندو فايل سلالو ان ادبال كونتنو ሁለተኛ ነገር يعني መቻሉ ኢማን ያስፈልጋል انت ለምሳሌ ከሳውዲ አረቢያ ወይ ከአሜሪካ ሄደ እዛ በሙሉ ዘመዶች መጥተው ሴቶች ያሉ ነው የሚስሙ ደሞ የሚገርመው በእጅ መጨበጥ ብቻ አይደለም እንቅ አርጋት ስማሃለች ከዛ በኋላ አንተ እንግዲህ ይሁሉ የተማርከው ሐላል حرام ነው ተብሎ የተነገረ በዚህ የምታፈርሰው ከሆነ ኢማን ያስፈልጋል እዚህ በጣም ቆራጥነት ያስፈልጋል በቢለቲ ያህሰን ጥሩ በሆነ ጠባይ ማለሽ ነቢያችንና አላህ እንዳይቆጣብን ለሁለታችን ይሄ ነገር ብንተው ምናምን ይያልክ በለሰለሰንትን ልታስተው ይችላል አለበዚያ ሰው እንዳይቆጣ ካልኩማ በጣም አላህ ይቆጣባልና مايك فري. جزاكم الله خير أستاذنا أستاذ من الجاوطة. أنا طياقي متطيقو كالاتشو انغدي جاوتشون اوطو لنا وجني اوطاوت ጥያቄ የለኝም ያ ኡስታዝ ብዙ ጥያቄ ነበረኝ ግን ኡስታዝን ሳገኝ ረሳሁ ጠፋብኝ ሱብሃንአላ ኢንሻአላ ያስተዋወስኩት ካለ መልሼ ጠይቃለሁ ኡስታዝ አዝሚን ማይክ ፍሪ ላንተ ጀዛከላህ ኸይር السلام عليكم ورحمه الله وبركاته ኡስታዝ በፕራይቬት የመጣ ጥያቄዎች አሉ ኢንሻአላህ አንድ በአንድ አቀርባለሁ የመጀመሪያውን ብቻ አቀርብና የሚቀጥለውን የመጀመሪያው ከተመለሰ በኋላ የመጀመሪያው ጥያቄ የዊትርን ሰላት በተመለከተ ነው የዊትር ሰላትን መስገድ ግዳጅ ነው ወይ አንደኛ ከዚሁ ተያይዞ ከኢሻ ሰላት በኋላ ወዲያውኑ መስገድ እንችላለን ወይ የዊትር ሰላት ግዳጅ ነው ወይ አንድ ሁለተኛ ከኢሻ ሰላት በኋላ ደግሞ ወዲያው መስገድ እንችላለን ወይ ረካውንም ስንት እንደሆነ ጠይቃለች ኡስታዝ ሰምተኝ ከሆነ ጀዛኩሙላህ ኸይር ማይክ ፍሪ ካልሰሙኝ ደግሞ ይመጣል እሺ ሰማሁ ጥያቄው ግልጽ ነው ሰላተል ዊትር في المذاهب الثلاثه الحنابلة والشافعية والمالكية ويم دمو أبزان يشوفوكها النبرشي انت المذهب منها من سنامتا يعني هي سنة مؤكدة في سنة بتاش نجمر في مستحب يتودد نقرنو كذا يلاك نقر سنة يبالال كذا كفي على دمو سنة مؤكدة لكن أبو حنيفة أو في مذهب أبو حنيفة سنة مؤكدة واجب يلوتال بسلات بسلات رقد واجب يلوتال سلازي سنة مؤكدة نج كالفج صلاة ويتر كالفج بقضاء توت عليك قضاء تارق عليك لمسال الليلة ويتر ساتسجد انك الفك وسده توات كفجر بوهالا قضاء ليوت عيك شلال انتنو تويترو جنس تسجدو شفعي عرقهنو متسجدو لمسالي ان سوسرك عم تسجدين ببرو عرات تارقو عليك አምስት የምትሰግደው የነበረው ዊትር ስድስት ታረጋለ እንደዚህ ሰባት የነበረው ስምንት ታረጋለ በቀን ዊትር የሚባል የለም ግን ቀዳ ይወጣል ሁለተኛ ነገር የሌሊት ሰላት በሙሉ ከነሱ አንዱ ዊትር ነው የሌሊት ጉዳይ ጮህ ብለህ የሚቀራበት ከሆነ በቀን ስትሰግደው ጮህ ብለህ ነው የምትቀራው ባህሪያቱና ጠባዩ አይተውም لمثالي صلاة العشاء ألف بهنا ويم صلاة الفجر صلاة الفجر ألف بهنا كذا دوحة صحيح كوات أبو هلا كأدا ستارق صلاة الفجر شوه بله نوم يكرر هذا لم كأن بيهونم شوه بله نوم تكرر أوكي جن لمثالي صلاة العصر ألف به مقرب كأدا ستارق أو مقرب شوه بله نوم يكرر جن عصرو أبايونا بحرياتو من دنو كسب له سلم يكرر عشاء مقريب بتقدا بتارقو عصر كسبله نو متقراو ايه عند ሁለተኛ ነገር ዊትር ዊትር ከሰላተ العشاء በኋላ ጀምሮ እስከ ፈጅር የዊትር ጊዜ ነው አንተ በለጠው የበለጠው الثلث الاخير ነው የመጨረሻ ለሊት ቢሆን ጥሩ ነው ከተቻለ يعني መጨረሻው ለሊት ከፈጅር በኋላ ከፈጅር በፊት ግማሽ ሰዓት አንድ ሰዓት ያለው በዛ ቢሆን ዊትር ጥሩ ነው ከተቻለ ሁለት ሶስተኛ ነገር ደግሞ ዊትር መደምደሚያ ቢሆን ነው ጥሩ መደምደሚያ ማለት ያኒ የሌሊት ሰላት ሚዘጋው ሰላት ዊትር اجعلوا اخر صلاتكم والوتر الى النبي صلى الله عليه وسلم ስትሰግድ አድረህ ኢንሻአላህ 100 ነው 100 ነው 2 ነው 3 ነው ስትሰግድ አድረህ መጨረሻ የምትደመድመው በዊትር እሱ በጣም የተወደደና ሱና ነው አራተኛ ነገር ሰላተ ዊትር ከኢሻ በኋላ የምትሰግዳቸው ረካዓት ካሉ ቂያመ ሌል ከዛ በኋላ والله እኔ በመጨረሻ ለሊት እነሳለሁ ካልክ ዊትሩን አትስገዳሁን ዊትሩ አዝገየውና ከፈጅር በፊት ትንሽ ከተነሳ በኋላ ሁለት ረካዓት ሰግደና እንደገና አንድ ረካዓት ሰግዳለ በዛ ያኒ የመጨረሻ የሌሊቱ ሰላት በውትር ተዘጋን እንላለን لا والله اني انقدي اهون كتنياه فجر قال هنا على النسام قالك دمو ياو كما تنياته بفيت بتسجدات قنجه نو بنغراچن لاي ازي صلاه الليل يميبالو نغر بهولت ملك نو ميايوت علماءچو كعشاء بهالا كما تنياته بفيت يالو قيام الليل يبالالو تنيته تنسته يمتسجدات چو دمو تهجد يبالالو ስለዚህ ዊትሩ የመጨረሻው ቢሆን ነው ቆንጆ እንዲያው ነቢያችን ሰለላሁ ዐለይሂ ወሰለም ህይወታቸው በሙሉ ያን ዊትር መጨረሻ ያረጉት ነበር تمام እሺ ሰላተል ዊትር ያኒ በአንድ ረካዓ ይጀምራል እንግዲህ አንድ ረካዓ የሚሰግድም ብዙ የለም ዊትር ነች አንድ ረካዓ ስለዚህ ያኒ ሁለት ረካዓ ሰላተል ስትሰግድ ቆይተ በአንድ ዊትር ልትሰግድ ትችላለህ ወይም 3 ወይም 5 ወይም 7 ወይም 9 ወይም 11 ወይም 13 ሊሆን ይችላል ሰላተል ዊትር ዊትር እንደ ስሙ ነው ለሁለት የማይከፈል ዊትር ይባላል ከዛ በኋላ ሰላተል ዊትር ለምሳሌ 3 ረካዓ ለመስገድ ከፈለክ ሰላተል ዊትር ሁለት ረካዓ ሰግደ አተህያቱ ብለህ እንደገና አብዱ ወረሱሉ ብለህ ወደ ላይ ትሄድና አንደኛ ረካዓ ታበጣለህ በዛ 3 ረካዓ ይባላሉ باند تسليما لكن بهولت تشهود مالت نو كفلكم باند تشهودنا باند تسليما لهون يشلال الله اكبر تلنا ولت ترك عامتته ودت حياتك اتكمت زين بلا تنسى اندغنا خلاص عند ركعه عامتته ثالثنيا سلام لتل تشلال نزي ولت انتناچو ويم امس ترك ع لمسجد يشلال امس ترك ع دمو اندالكواچو በሁለት ረካዓ አትህያቱ በሁለተኛው ሁለት ረካዓ አትህያቱ ከዛ በአምስተኛው ረካዓ ለብቻው ወይም አምስቱም ባንድ ተስሊማ ሊሆን ይችላል አላሁ አክበር ብለህ ትገባለህና ዝም ብለህ አምስት ረካዓ አለምንም መቀመጥ ዝም ብለህ ትሰግድና በመጨረሻ ሰላም ልትል ትችላለህ ገባህ ይሄ ነገር ገባችሁ ይሄን መጨረሻ አምስት ረካዓ 7 ረካዓ ቢሆንም 9 ረካዓ ቢሆንም አለ ተሸሁድ ዝም ብለህ መቀጠል ይቻላል በመጨረሻ ሰላም ትላለህ يهلو جائز نو ولكن يبلط او جن يبلط او كل يبلط مندنو ولت ركعه ولت ركعه ولت ركعه سجد قويته صلاه الليل بمجرشا ويترو ولت ركعهنا عند ركعه لا بتسجد يهبلط نبياتين ميارغوت ينبره السو نو عندان غزي دومو 3 ركعه بان تسليما يسجدوت نبر نبياتي صلى الله عليه وسلم اوكي ከዛ በኋላ ቁኑት የሚባላል በሰላተል ዊትር በሰላተል ዊትር ቁኑት የሚባላል እሱ ምንድነው ሁሉ ጊዜ ቁኑት ማረግ የመذهب ابو حنيفه ስራ ብቻ ነው ይሄ ነገር ቁኑት በሰላተል ዊትር በነሱ በጣም አስፈላጊ ነው በአህናፍ ላኪን በሌሎቹ ግን አንዳንድ ጊዜ ቁኑት ታረጋለ በተለይ መጥፎ ነገር ሲከሰት ፍራቻ ሲመጣ ጦርነት ሲበዛ ዘው ወይም ደሞ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ወር ነው ቁኑት ያደረጉ ስለዚህ አንዳንድ ጊዜ ያን ችግር ሲመጣ ቁኑት ማለት እኮ አላህን መለመን ነው ቁኑቱ ራሱ በሁለት መንገድ ሊመጣ ይችላል ለምሳሌ በመጨር ዊትር 3 ረካዓ ነው የምትሰግደው አይደለም አሁን ከፈለክ ወደ ሩኩዕ ትወርድና ወደ ሩኩዕ ተመጨረሻ ማለት በመጨረሻው ሶስተኛው ረካዓ በሩኩዕ ተወርድና ከዛ ሰሚ አላሁ ሊመን ሐሚዳ ካልክ በኋላ ቁኑት ታመጣለህ ዱዓ هذا جائز ወይም ከፈለክ ደሞ ስትሰግድ ቆይተህ ወደ ሩኩዕ ሳትወርድ በመጨረሻው ረካዓ ማለት ነው ወደ ሩኩዕ ሳትወርድ ቁኑት ታመጣና ከዛ ቁኑት ስትጨርስ ወደ ሩኩዕ ወርደህ ሰሚ አላሁ ሊመን ሐሚዳ ብለህ ሰላቱን ትጨርሳለህ ይህም جائز ነው ስለዚህ የዊትር ጉዳይ አሁን የተነገርኳቸው በሙሉ جائز ናቸው ላኪን የበለጠው ነገር ያው የነገርኳችሁ ነው ኢንሻአላ ማይክ ፍሪ جزاكم الله خير استاذ اچ بارك الله فيك ሌላኛው ጥያቄ ከባድ ወንጀል የሰራ ሰው ራሱን እስከሚጎዳ ድረስ መጸጸት አለበት ወይ? ከባይረ ዝኑብ ከባድ ወንጀል የሰራ ሰው ራሱን እስከሚጎዳ ድረስ እንግዲህ መጸጸት አለበት ወይ ነው። በአጠቃላይ ከከባድ ወንጀል ጋር የተያዘውን ስለ ተውባ ነው እዚህ ላይ ቢያብራሩልን። جزاكم الله خير. እሺ ይህ ነገር አንድ ወንጀል የነበረው ሁለት ወንጀል አደረከው አንተ ነፍስን ራስን ከምትጎዳ ያኺ አላህ Subhanahu Ta'ala ራህማን ራሂም ራኡፍ ላጢፍ ኸቢር ማ ይሄን ያስፈልገው ለምን ራስን ትጎዳለ? ተውባ ነቢያችን አስቀመጡት ዑለማዎቹ አስቀመጡት ምን እንደሚያስፈልግ በተውባ መጀመሪያ ምታረገው ትጸጸታለ ባደረከው ወንጀል በጣም ይቆጫሃል ይሄ አንድ ነው። እንዲያውም ነቢያችን ምን አሉ? አነደሙ ሁወ ተውባ አሉ። ራሱ መጸጸት ተውባ ነው አሉ። ይሄ አንድ ነው። ሁለተኛ ነገር እንደማትመለስ ታረጋግጣለ አልመለስም ብለህ መቁረጥ ነው አልዓዝም ይሉታል። እና በጣም ተጸጸተህ እንዲያውም ከአሁን በኋላ ጨርሼ ወደዚህ ወንጀል አልመለስም ትላለህ። ሁለት ሶስተኛ ወዲያውኑ ነው የምታቋርጠው ወንጀሉ ቀጥታ ማቋረጥ አለብህ እንጂ خلاص ان شاء الله رمضان اكو اهون ሁለት ሳምንት ቀርቷል ገላችን ታጥበን ሰላስ ጀመረን ይሄ ነገር ዝሙት ምናምን ተዋለን خلاص ማለቱ ተውባ አይደለም ይሄ ማፌዝ ይባላል። ስለዚህ على طول الاقلاع له تال ودياونو تصصته نغرون اقوارته كاهم بوحالم علملسم لمثال متط يمتطا كونه يمچرشاون فيت يالكات انديوم كافه ماوطات አለበት انزي ሶስት ናቸው አይደለም። ሁለተኛ አራተኛ አሉ يعني توباو راسو يعني ወደ መጀመር አንመለስ توباو راسو اخلاص ያስፈልገዋል አባተ ስለተቆጣብህ ወይም ሙዲር ስለተቆጣብህ ወይም ደሞ ምንድነው አሁን ይሰው የው ደሞ 60 አመት ሆነ ደሞ አሁን መጥፎ ስራ ይሰራል እንዳይሉኝ ብለ ሳይሆን በቃ መጥፎ ነገር አላህ ስለማይወደው حرام ስለሆነ ብለ ለአላህ ብለ ኢኽላስ ይባላል። ስንት ሆኑ? አራት። አምስተኛ ተውባ ማለቱ ከወንጀሉ ተውባ ማለት በሁለት ነው የሚከፈለው። ያአላህ حق ከሆነ አላህ Subhanahu Ta'ala ማሻአላ ባደረከው ተውባ قال جبت وعلى الله سبحانه وتعالى التوبه تجب ما قبلها يميلو نص الله يقبل لنا يغفر لنا كسو غايه يتيازه وانجل كونه جن راسو وانجلو انتو حقن ود سو قال ملسكو ايهون لمثال غنزب يسو غنزب بلتهال غنزبو ودزا بالبيتو قال ملسكو 100000 غزي توبه بتل اي غفر. ሁለተኛ ነገር ደግሞ ሀሜታ ከሆነ እንደዚህ ከሆነ መመለስ የምትችለው ነገር መመለስ አለበት። ለመመለስ የማትችለው ነገር ደግሞ ያኒ ብዙ ዱዓ አብዛለት እና ብዙ ዱዓ አርግለት ያ ሰው በሀሜታ ያነሳው ሰው ብዙ ዱዓ አርግለት ወይም ካቋሸሽከው ደግሞ በዛ በነዛ ሰዎች ለምሳሌ ይህ ሌባ ነው ይህ መጥፎ ነው ያልከው በሰው ዘንድ በነዛ ሰዎች ዘንድ ደግሞ አጽዳው يعني ጥሩ መሆኑን ንገር። ይሄ ነው እንግዲህ ተውባ የሚመለሰው። እንደገና ስድስተኛ ነገር ተውባው ከغرغራ በፊት መሆን አለበት። غرغራ ማለት ከመሞትህ በፊት እና ይሄ ትንሹ ነው። ከغرغራ በፊት روح ወደ ጎረሮ ከመدرسዋ በፊት እንጂ روح ወደ ጎረሮ درسو ካንድ 5 ደቂቃ ዚና ስታደርቅ ቆይተህ ሩሁ ወደዚህ ጎረሮ ስትደርስ ተውባ ማለት አይበጅም ይሄ ነገር። ሰባተኛና መጨረሻ በጠቅልል ነገር ባብ ተውባ ፀሐይዋ ከምስራቅ ወደ ምዕራብ ነው የምትሄደው። አንድ ጊዜ ግን ቂያማ ቀን ሲቀርብ ፀሐይዋ ከምዕራብ ወደ ምስራቅ በምዕራብ ትወጣለች። ያ ጊዜ ከደረሰብህ ተውባ ተቀባይነት የለውም። እንግዲህ ኢንሻአላህ እኛ አይደርስብንም ኢንሻአላህ። እና ያ ነገር ነው اذا طلعت الشمس من مغربها باب التوبه مغلق ابدا እነዚህ ሰባት ሸርጦች ናቸው ካንተ የሚፈልጉ። እኔ እንደዚህ አርገ ያለው ብለ ራስህን መግደል ሁለተኛ ወንጀል መፍጠር አያስፈልግም። ሁለተኛ ደግሞ يقول بعض العلماء እንደዚህ ማረጋለ اتهام الله سبحانه وتعالى አላህን ማቋሸሽ ነው يعني الله እንደዚ ካላደረኩ አይغፍርም ምንድነው ማይغፍረው ያኺ ዚና ሳይሆን ሽርክ ትልቁ ሽርክ ተውባ ካልክ ይغፍርልሃል ምንድነው والله سبحانه وتعالى بل الله سبحانه وتعالى ذنبي ارجو غفر لي ياله يتودد سو نو ይህ ማለት ذنب ارج ማለት አይደለም لكن በወንጀል ወደቀ ሰው اللهم اغفر لي ካለ يتودد سو نو والله سبحانه وتعالى አስፈል ግብራስ መግደል ራስን መጉዳት ይነገርማ አላህን አለስሙ መስጠት ነው ራስን መጉዳት ወደ ሌላ ወንጀል መግባት ነው ስለዚህ ተውባ ወይም ደሞ መጸጸት ራሱ በቂ ነው ነው እንደለው ኢንሻአላህ ና ማክፍሪ السلام عليكم ورحمه الله وبركاته استاذ يونيت ياكي صلاه لاي يميسو سو خنزيل የሚባለው ሸይጣን ነው አሉና ሸይጣን ልክ እንደሰው ሁሉ የተለያዩ ናቸው የየራሳቸው ስም አላቸው እንደዚህ ማለት ነው አንድ አይነት አይደሉም ሰላም አለይኩም ወራህመቱላህ نعم وندمي شيطان انديوم يسو ايه نجر نبياتنا ياوطلت اسم خنزم يبالال يي خنزم يبالو شيطان لصلاه بتشا يتمدبه نو بنجراچن ولاتشو ماوق يالبن شيطان يسون هيد كوارتر يسون اوفيس ببحر نو قالو نبياتن اذا ببحر لاي عند تلق اوفيس كفتو بتلق ونبر كوچ بلو يسون عسكر يسون وتادروچ يلاكه نو اذا هو ዘሆኖ ለሰላት በሰላት የሚያወሰውሱ ባልና ሚስት የሚያፋቱ እንትን የሚያደርጉ የሚያጣሉ ምን የሚያረጉ ከዛ ይበትናቸዋል ጧት ይበትነውና ማታ ይገናኛሉ ምን አደረካንተ ብያለ አለቃቸው ይጠይቃቸዋል ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ኸንዘም የሚባለው አለ አሉ በሰላት ውስጥ ብቻ የሚያወሰውስ ይሄ ነው የሚያስቸግረን ያለው አዱወና ትልቁ አዱ ይህ ኢብሊስ ነው እንደውም ሱብሃንአላህ የሚገርማችሁ ነገር የውስጥ ምስጢሩ ሰው የማያውቀው ነገር ነቢያችን ገለጹልን ስለዚህ ሸይጣን ምን አሉ ለያቲ احدكم الشيطان وهو في الصلاه በሰላት ይያላችሁ ሸይጣን ይመጣና ላንዳችሁ ይላል فينفخ في دبوره በመቀመጫህ ላይ ኡፍ ይላል እንደዚህ فيتخيل انه فسى ولم يفسو ያ የሚሰግደው ሰው ነፍስ ያወጣ ይመስለዋል ምክንያቱም ነፍኹ የሸይጣን ነው ኡፍ ይልሃልና እንግዲህ ከመቀመጫ ፈስ ወጣ ብለህ ትጠራጠራለህ ነቢያችን ይሄ ነገር እንደሚከሰት አውቀው መድኃኒት ሰጡን ምን አሉ لا يخرجن احدكم من الصلاه حتى يسمع صوتا او يشم رائحه نعم والله የፈሱ ድምጽ ካልሰማህ ዙራጥ ይባላል በአረብኛ ወይም ደሞ የፈሱ መጥፎ ሽቶ ካልሸተተ ይሆናል ብለህ ከሰላት አትውጣ ምክንያቱም ይሄ ሸይጣን ነው ይላል ደሞ ሸይጣን ሌላ ስራ አለው በጣም አስፈላጊ ሆነው ሐሳብ በሰላት ውስጥ ያመጣልሃል ኤሪ ኢምፖርታንት አንገብጋቢ ሆነው ጉዳይ ካለ ሐሳቡና መሰልሰሉ እንደዚህ በሰላት ውስጥ እንዲመጣ ያደርጋል እዛ ላይ ልም ያለ ከሰላት አውጥቶ አካለህ ብቻ እንቀሳቀሳል አንተ ግን ከሰላት ወጥታል ማለት ነው ሶስተኛ ነገር የሚያደርገው ነገር የለም ሸይጣን ውዱ ራሱ ፈርሷል አልፈረሰም ይላል እንደገና እንትኑ ተክቢራ ስታረግ ደሞ ተክቢራ በመላስና በአፍ ማረግ ቢድዓ ነው ላ ቢድዓ ብቻ ሳይሆን እሱን ምን እንደሚያርገው ተክቢራ አልተጣራም ድገም ያለ نويتو أصلي فرض الصلاة إيهن ستل طول الله إيه كشيطان تنو كشيطان سلهوني إيهن قرن انديهم مملو على كل حال شيطان يوسوسال إدلان نستو بيانس يعني منفق اللبن عندان نقزي لمن دنو أهو النبي أتشن سعى سلم ودوء سيادرقو مجمرا ودوء سيادرقو ጅብሪል መጥቶ አይደለም ያስተማራቸው እንዴት ውዱ እንደሚያረጉ መጨረሻ ሲያስተምራቸው ስለ ውዱ መጨረሻ ምን አደረገ ጅብሪል ለነቢያችን ምን አላቸው ወሃ አርገህ በዛ በውስጥ ሱሪ ረጭ ረጭ አርጋት ትረጭዋለ ውሃው ለምንድን ነው ውዱ አድርገህ ወደ ሰላስ ስትሄድ ኢብሊስ መጣና ያወሰውስሃል ሽንት ከወጣብህ ጠብታ ሽንት ከወጣ ምናምን እንደዚህ የለሰለሰ ነገር ይስማህና ይህ እኮ ሽንት ነው ሂድና ሁለተኛ ውዱ አርግ ይልሃል እንደዚህ አይነት በሽታ ያላቸው ስላሉ እና ይህን ነገር ውሃ ታርግና ያኒ ትንሽ የርጥበት ነገር ከተስማ ያ ውሃው ነው ትላለህ እና በሩን ለመዝጋት ነው ጅብሪል ደግሞ ነቢያችን ስለወሰወሱ ኦው ስለሚወሰውሱ አይደለም ግን ለኛ ተሽሪዕ ብሎ ነው ያደረገው ኡመት መሐመድ እንዲሰማና ይህን እንዲያረግ ነው እንጂ ነቢያችን አዑዙ ቢላህ ምንም ወስወሳ ያላቸውም በል ሸይጣን በነቢያችን ሰለም እጅ አንድ ቀም ይዘውታል ሰላት እየሰገዱ መጣና እንቀርጎ ነው የያዙት እና ነቢዮችን አይችልም ሸይጣን አላ ኩል ሐሊህ ስለሆነ ወንድሞች ይህ ነገር ስለሆነ እኛ የሸይጣን ነገር ብዙ ችላ እንበለው አንወሰውስ እድል አንስተው ናም ማይክፍሪ جزاكم الله خير استاذاتين ሌላኛዋ ጠያቂያችን በሃይድ ላይ ባለችበት ሰዓት ቦራ ባባ ጊዜ ማለት ነው ልጆቻችንን ህፃናቶች ላይ ማለት ነው ቁርአን ቀርተንባቸው ብናስተኛስ ቁርአን ብንቀራባቸው በሃይድ ሰዓት ማይክ ፍሪ جزاكم الله خير አንዲት ሐይድ የሆነችው ሴት ቁርአን ትቀራለች አትቀራም هناك خلاف بين العلماء من قالوا نزا مقرات تشلالش يالو فرقوا بين الحائض والجنب لمسار الجنابه هناو كنجر راسو መጽሐፍ ቁርአን መያዝም የለበትም ቁርአን መቅራት የለበትም መስጂድ ውስጥ መግባት የለበትም ጧፍ ማድረግ የለበትም ምክንያቱ አሉ ምክንያቱ እንትኑ ጅናባው ለማስለቀቅ ለመቅረፍ በእጁ ነው ያለው አሁን ጅናባ ሆነ በቃ እዛ ዶሽ ወስዶ ሊያስለቀው ይችላል ችግር የለውም within 5 minutes ያኒ ሐደሱ ሊያነሳው ይችላል ሐይድ ያላት ግን 7 6 ቀን ስለምትቆይ በእጁ አይደለም ስትጸዳ ብቻ ነው ትታጠበው እንጂ እንትን አይደለም ስለዚህ ለምን 6 7 ቀን ቁርአን ከመቅራት ትተሐረማለች ብለው ዑለማ ለመቅራት ትችላለች ግን መጽሐፍ ቁርአን መያዝ የለባትም አሉ ገብታችኋል ኺላፉ እና ዑለማዎቹ በሁለት ተከፈሉ አልኩት አንዷ አንዳንዶቹ ለመቅራት ትችላለች ምክንያቱም ሐይዱ 6 ቀን ስለሚቆይ 6 ቀን ከቁርአን መራቋ ትልቅ ከባድ ስለሆነ ትቅራ ግን ቁርአን መጽሐፍ መያዝ የለበትም አሉ እነዛ ሁለተኛ ግን ላ መቅራት የለባትም አሉ እና ወሰጥ ከዑለማዎቹ የተገኘው ወሰጥና የተሻለ ነገር ምን አሉ ቁርአን መቅራት ይቅርባትና አዝካር ታብዛ ዚክር ታብዛ ብዙ ዚክር ታብዛ سبحان الله والحمد لله لا اله الا الله والله اكبر ولا حول ولا قوه بزو عليه لا اله الا الله من ذي تابزالو يهن بزي انداله اهون هتاچين يتيقچو دومو للوجوچو قران قرتن ماستنيات انينجا يي نغر سنه نو وي بديناچين الله وي انديت نو مندنو متارغو سوا تعويض انتنو رقيا كهونه ወይም ደሞ ህስን ከሆነ ለምሳሌ በተለይ ህፃኖቹ ወደ ውጭ ሲወጡ ሐስንሁ ያኒ ቀራለት እንደዚህ ለልጅ አያት አልኩርሲ ሁለት ቁል አዑዙ ቁል ወላሁ አሐድ ምናምን እንደዚህ ትቀራለታለ ከአይንና ከሐሰድ ከምን እንዲከለክልለት ላኪን በየማታው ሲተኛ በጆሮ ላይ በራሱ ላይ ቀርተህ ማስተኛቱ ግን እኔ ከሱና ነው ለማለት አይቻለም ያው ሱናው የተባለው ላንተ ነው አንተ ስትተኛ ውዱ አርገ ሰላት ሰግደ ከዛ ስትተኛ ቁል ወላሁ ፈለቅ ወላዑዙ ረቢ الناس ሶስ የቀራ ከዛ ትፍትፍትፍ ብለ ሰውነት በሙሉ ከቻልክ ያኒ ታብሰዋለ ከዛ የተል ኩርስ ትቀራለ ከዛ ከዛ ከዛ ከዛ በጨረሻ ላ ኢላሃ ኢላላህ ብለ ትተኛለ የነው ሱናው አይደለም ለልጆቹ ግን እየቀራህ ማስተኛታቸው እኔ ብዙ አላልፈኝም እንደዚህ ስለዚህ على كل حال በትኑ ወደ ጥያቄው መለስና ሐይድ የሆነችው ሰት ቁርአን መቅራት خلاف አለው የበለጠ ግን ባትቀራ ነው አዝካር ማብዛት ነው ማይክ ፍሪ السلام عليكم ورحمه الله وبركاته ይስማክ ኡስታዝ ሴት ልጅ ብቻዋን ማለት አንዳንድ ጊዜ መስጊድ ጁማዓ ካልሆነ በስተቀር ሌሎች ሴቶች አይሄዱም እና ሰዓት እንዳልፍብኝ ያልኩኝ ወይ በመግሪብ ሰዓት ወይም በአሱር ሰዓት ብቻዬን ሌሎች ወንዶች እዛ ወንዶች ያሉበት ይሰግዳሉ እኔ በጓሮ በኩል የሴቶች መስጊድ ውስጥ ገብቼ እሰግዳለሁ ይሄ ነገር እንዴት ነው የሚታየው እና ወይስ ባል ሄድ ይመረጣል ጀዛከላሁ ኸይራን ኢንሻአላህ ኦኬ ሰላት አልጀማዓ ሴትን በተመለከተ ወንድሞች افضل شيء يبلطو ست بيت ومسجد نو طرو ولكن صلاه الجماعه مسجد هدا الله قالش دومو نبياتش منالو اتكلكلواچو قالو اتكلكلواچو شي قالو نا اتكلكلواچو قالو جن يبلطه جن ست ببيتوا انديام ببيتوا بتش ادلم نبياتش ساسلم منالو تصوروا بمسجداتنا وين بمسجداتكم سايون بنبياتكم مسجد انكم بيهون كنبياتكم صلى الله عليه وسلم تكتلا بيهونم كزي يبلطه نغير الله وندموج يهم بيهونم ببيتوا بتسجدوا طرو فقال النبي صلى الله عليه وسلم صلاتها في بيتها خير لها من صلاتها في معي في المسجد بزي زي مسجده ከኔ ከመስገድ እኔን ተከትላ ከመስገድ የበለጠ ለሷ በቤቷ ነው አሉ። ቀጠሉና ምን አሉ? አጠገቧ ያለው መስጊድ አጠገቧ ያኒ ከቤቷ ያለው ጎረቤት ያለው መስጊድ በዛ ከመስገድም እቤቷ ውስጥ መስገድ ይሻላታል አሉ። በቤት ደሞ ለዩ ነቢያችን ያኒ በግቢው ያኒ በግቢው ከመስገድ ውስጥ ቤቷ ሆኖ መስገድ ይሻላታል አሉ። እንዲያውም ከውስጥ ቤቷም በጣም በደቃቁ ነገር ተናገሩ። ምን አሉ? በዛ በሳሎን ሆኖ ከመስገድ ውስጥ መኝታ ቤት ሆና ብትሰግድ ይሻላል አሉ። እሺ እንግዲህ እስቲናውጣው በውስጥ መኝታ ቤት ሆና መስገድ እንደገና በዛ በሳሎን ሆና መስገድ እንደገና በግቢው ሆና መስገድ እንደገና በጎረቤቷ መስጂድ ያለው መስጊድ እንደገና በነቢያችን ሰለላም ስንት ሆኑ? አምስት። ከቤት እየራቀ ይሄዳል አለም የበለጠው በዛ በመኝታዋ ቤት ሆና ተሰትራ መስጊድ ነው የበለጣሉ። ሱብሃንአላህ አልዓዚም። ሴት እንድትሰተር ይፈልጋሉ ነቢያችን። ምክንያቱም ወደ መስጊድ ቅጣጣ ይበዛል። على كل حال يعني صلاتها في مسجد النبي صلى الله عليه وسلم عند صلاتها في مسجد جارها ሁለት እንደገና በቤቷ በግቢዋ ላይ 3 አራተኛ በሳሎኗ ላይ አራት አምስተኛ በዛ በመኝታ ቤት ያኔ በምትወልድበት በምታድርበት ይሄ ስለሆነ እህቴ ወደ ሰላተል ጀማዓ መሄድ ብዙ አትቸገሪ አልወጀበብሽም ፈርድ አይደለም ላንቺ እሄዳለሁ ካልሽ ደሞ ማን ማለም ትሄጃለሽ ግን የበለጠው በቤትሽ ነው ባልዋ ደሞ ከፈለገ ይከለክላታል አተጅም ብል እሱ መብት ነው ምክንያቱም ፈርድ አይደለም እንደ ሐጅ እንደ ምን እንደ ረመዳን ሲያም አይደለም نعم صلاه الجمعه من ذينه صلاه الجماعه ان صلاه الجمعه اي من لي نغير አይደለም نعم مايك فري السلام عليكم ورحمه الله وبركاته يسمع ما بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. أستاذ أبو محمد جزاكم الله خيرا لما تارقت يتياك أن مرس الله سبحانه وتعالى جعله في ميزان حسناتكم إن شاء الله. إياك إيو سل وقت الكراهانو صلاة المسالي صلاة الفجر تسهل لتوت عكابي كتنسة ودياو نتسهل لتوت عيايها بتسجد الشلال ويس كويته كوت عش بوهلا بتسجد الشلال هي عندنا إياك إنه ولتنيا تمسا سايونو لمسالي صلاة الفجر تنسة قند سنة مسجد وقت على نبرهم جماعة قوموال إن ود جماعة قبلنا جماعة السجدة كنسوا كجرس كبوهالة سنة وديون تسجدوا له ويسهاي كوت أش بوهالة تسجدوا له إن الذي قلت أنا تمسى سيناته إن شاء الله جزاكم الله خيرا. نعم أهون وندمي أبو خالد سل صلاة الفجر نويت إياكو إن يجد كصلاة العصر أيها الجهولتهم لمن لسلت مكناتهم صلاة العصر صحيح متلقبت جزيانو أعلم لي صلاة العصر تشارس مجانو صلاة العصر يمتشارسو صحيح ستتلقنو صلاة الفجر دمو يميوتاو صحيح ستتوتانو أعلم أهون منالو علماء تشنتن ديوم ينبيا تشنتنو ممريانو صلاة الفجر إن شاء الله هلت دقيقة بكارو صحيح لموتات كتا قباو دا صلاة الفجر يسجدك أندرك عك سجدك بوهالات هاي كوتة كمل الركعة الثانية ولتنيا وركعة أمروا الحمد لله صلاة تككلنو لتجمعون قدي صهاي كوتة أش بوهالات اللي متجمعوا صهاي موت أتوا تنشسك أرو الله أكبر بلنا الحمد لله سورة كرالة وده ركوع كذا تنسالة وده سجود كذا وده لاي ستهيد ولتنيا ركعة أيام التاج صحيح كوتاج كمل الركعة الثانية والصلاة صحيحة أوكي ولتنيا صلاة العصر نفسه صلاة العصر صحيح يتألكج جنا قنت التالج نا من هذا الركعة أنت هلو نقر القف فرقة وده صلاة العصر تقبلنا جمره بمحكل يالج صحيح كتألكج كمل الصلاة نا صلاة تكلي هونال ولتنيا وده سنة نمت أن صلاة الفجر لمسجد مسجد كجبه إقامة يد الرجع أنت سنة مسجد وبتقام تكلك كلنو نا سنة ديا الفن بله إقامة تدرجو إمامه ينتن وده صلاة يكتله لا إن أنكون ستجمر بتجمر سنة الفجر يسجد إقامة كذا الرجع قد تأقرت أو نا وده صلاة جبه يه عندنا أدلم عندنا علماء شو منالو عند ركعة سجدة صلاة الفجر سنة مالتينو عندنا ركعة سجدة وده لتنيا ركعة تنسى إقامة هذا الرجع كمل السنة مكناتهم إقامة كم يادرج تكبيرة الإحرام كم يادرج سورة الفاتحة كم يقرا يعني زيلا عند ركعة ممتاتو مكروه أيهونم بولتنيا ركعة ستدرس إقامة هذا الرجع كمل الركعتين قلت سنو أدلم إيشي بنقراتشن لاي صلاة الفجر سنة الفجر السي إن شمره مجمرة سنة الفجر كالفه كفرض بوهالا مرج آله كفرض بوهالا أذكار يصلاة أذكار ستجرس سنو عند قضاء ثامت أوله قضاء منا التلمانتي يتوق أنو سلا بوتاو سلا اللفه زمانو سلا اللفه تسقدات آله اليوم مسجدو بتقام بتقام يتوددن مكنياتهم سنة الفجر هي سنة مؤكدة غليظة جدا كفرض بها لا تامت أولي لكن صحيح كموت أتواب فيت كفل لك صحيح كوت أشبت بها لا دمو كفل لك اليوم أنند علماء شو صحيح كوت أشبها لا يشال لميلو ألو تقباب بانزي لي الشي لكن عند نقر لي عند تياكل تأيكنين ما نمسو ممكن كنا أنت اللي ما اللي سوى يتشلم سنة الفجر بحرياتها بزونا ونا عند نقرأ اللي بسنة الفجر بيتشا يتسطع بحريات اللي بسنة الفجر يتسطع عند بحريات اللي نبياتشن سنة الفجر سيساقدو يميارقوت ينبر عند تأبايا اللي سنة الفجر بليلا سنة يما يقين مالتنا مني مسنا شوالي اشي كياكو اوكي ارى كياكو منك انتي هتملس انتي كياكو حبشانو فرنجنو ونجمريها اشي ما يكفر يما عدل. السلام عليكم ورحمة الله وبركاته. ممكن القراءة كان بيقرأ سورة الكافرون وسورة الإخلاص في الركعة الثانية والله أعلم. إيش ترو مكرانة وجن إيه نجر راسو بسنة المغرب ما عليه سنة المغرب ست سجد قل يا الكافرون النا قل والله حتى كرا له بنتنو بسنة الطواف دمو بتأمي توددو طواف كذا ركبوها لا ركعتين ست سجد بزاب بمقام إبراهيم بقول قل يا الكافرون قل والله حد نو متكرا ويتوددو نجر انقدي ان جزين دان وصلنا للنجرات شو مكناتهم للتوقف تشلهم سنة الفجر ليتي على أبايا لا ثالو تخفيفها نبيات سنة الفجر سيسقلو بتأم خفيف يا درجوات نبر قل يا الكافرون قل والله أحد حتى بسجود بركوع بمن بمن بمن خفيف يا درجوات نبر إذن عنده يسنة سنة مبالو تخفيف سنة الفجر هي من السنة نا عند سو ترو أجر لاجن بلو طويل بيادرجو سنة ساتن لالن سلزي تخفيف سنة الفجر هي سنة لالن شي ما يكفري. السلام عليكم ورحمة الله وبركاته. كياكو كوان يسمحنا ويم يسمحنا وجاءت طالت إياكي قال له كياكوك مل سايستم أوكي من علمات الجوبة ستليوني شلا لأوردو اللات ليلو تشاتشو عدي سيقا باتشو قال له استاذ أبو محمد الله يطول عمره يا با استاذ ابو نحفان تازاري او فتوى ياكي يملسو نو جزاكم الله الخير سلازي ياكي علاچو اجاچو نوطاچو مدايك تشلالاچو استاذ اجوت نوطاو نبر مايك فري ارغاللو مايك فري اوكي السلام عليكم ورحمه الله وبركاته جزاكم الله استاذ በፕራይቬት ምጽፎት እያያችሁን ያወጣችሁ ልትጠይቁ የተሻለ ይሆናል ምናልባት ጥያቄያችሁን በሚገባ መልኩ ካላስተላለፍኩኝ አስተካክሉኝ ምንድነው ሌላው ጥያቄ በየሰላተ ዱሃ ሰላተ ዱሃ ወቅቱ መች ነው ነው የዱሃ ሰላት መች ነው የሚሰገደው ረካው ስንት ነው የሚነው ሌላው ከአስር ሰላት በፊት አራት ረካአ መስገድ ይቻላል ወይ ነው ሱና ከአስር ሰላት በፊት ሁለት ጥያቄ ነው አንደኛው የዱሃ ሰላት ሁለተኛው ከአስር ሰላት በፊት ማይክ ፍሪ نعم صلاه الضحى صحاي كወጣች በኋላ ትንሽ ከፍ ካለች ትንሽ ከዛ ይጀምርና ዙህር ከመግባቱ በትንሽ ደቃይቅ ያልቃል እሺ صلاه الضحى بعد صلاة الفجر صحي كوتاتش يعني قدر الرمح منامن بلاتشو اي قباتش قن تنش عند 10 دقيقة 15 دقيقة كويته صلاة الضحى جمران كذا زهور كمقباتو دومو بأسر بأسر 15 دقيقة عند زي بفيت اسكذا درس صلاة الضحى وقتونو ولتن يانقر يمي السجدو أقلها ركعتين بيانس هلت ركعة ويم أرات ويم سدست ويم سمنت كولت ركعة اسكا سمنت ركعة نقري أجرو يليال هولت ركعة يسجد أرات ركعة يسجد كهولت ركعة يبلتال سدست يسجد كهولت يبلتال لكن أقلها ركعتين وأكثرها ثمانية ركعات هذا صلاة الضحى ولها أجر كبير جدا صلاة الضحى بس باب صلاة الضحى لما تشوف بزونا قري ناقر على سلسلة صلاة الضحى أهون قزيوا على اللمنجي بتعم زرزرونا بر على كل حال بزو أجر نالو وقنا صلاة الضحى الحمد لله بتلي بتلي سرائي للو سو ببيت يميول سو السو بيسقل بتعم قنجنو كذبوا هلا صلاة العصر طي قنجال صلاة العصر واندموش نبيات شنسا سلم منالو من صلى 12 ركعة في اليوم يعني بنى الله له بيتا في الجنة بأنك أن أسره للتركة كفرد ليلة مالتنو كفردوش ليلة أسره للتركة سنة يسجده الله بيك أنو أندفوك إسراء الله تعالى الله سبحانه وتعالى شاينو وذلك على الله يسير أن منالو النبي عشر راساتشو تقصواتشو 2 قبل الفجر تمام 4 قبل الظهر ركعتين بعد الظهر ركعتين بعد المغرب وركعتين بعد العشاء ما ذكر هنا 4 قبل شو اسمه قبل العصر لكن علماء تشوالو يعني بيسجد طرونه ولكن ليست هي السنه مؤكده ولا سنه متواتره عن النبي صلى الله عليه وسلم سلازي كعصر بفيت بيسجدم بايسجدم منم تن يلوم انداوم بنتن بيوسدو يتشالال بين كل اذانين صلاه اذان أرغوس كإقامة يالو صلاة اللي يميلو النقر بيوستن طرنو قن كصلاة العصر بفيت أرات ركعة يسجدال قن واجبة دلم سنة مؤكدة ما دلم بتسجد طرنو نعم بتتوم من امتني اللهم ما يكفري አሰላሙ አለይኩም ወራህመቱላሂ ወበረካቱ እኔ ጥያቄ ሆሊስታ ማሰርኩ አሻንጉሊቶች ወይም ቶይስ ለልጆች ስንገዛላቸው ቤት ውስጥ ምናምን እናስቀምጣለን እና ቤት ውስጥ ስናስቀምጣው መልአክ አይገባም ይባላል እንዴት ያዩታል ይሄን ነገር ስታርት ማይክ ፍሪ ምናልባት ድምጽ አይበረም ብላችሁ ሰማችኋል ማይክ ፍሪ ايه نغر اهتي كدرو جمرو اند طاوت يتحسب نبر لمثال اشانغوليت يسو قرص مقرص باشانغوليت ملك لك اند طاوت بمكه ينبروا طاوت يسو قرص بشقا منامن ارغو اله بخشب يعني بشط ارغو الهاتشن يالو انتن يميارغوت اندزي نبر አሁን ግን በተለይ በሳውዲ አረቢያ ያሉ አንዳንድ ዑለማዎች ተላልቅ ዑለማዎች ለህፃናት የሆነ በጨርቅና በእንትን የተሰራ አሻንጉሊት ምንም አይደለም ብለው ይፍታ ይሰጣሉ ምክንያቱም ይሄ ለህፃናት እና እንትን ስለሆነ ያኔ هو معفي عنه ብለው እንትን መተው ጥሩ ነው መተው የበለጠ ነው ከሆነ ግን የህፃናት አሻንጉሊት ምናምን ከሆነ ملو يميلو علو سلازي نغري الخيار لك يا اختي يعني من رجعه نو زي هلاي ليلا متعاوتشا يمتامطلاچو كونه يبلطه نو عشان غوليت بتشاكو ادلم بزو نغر عليه صاروچو يمتعاوتبت نغر عليه نا كخلاف اند توجي يعني عشان غوليتو بنتو طول نو قال هونه كن يعني اجاز بعد العلماء هذا الشيء ما يكفري السلام عليكم የኔ ጥያቄ ምንድነው በውትሪ ሶላት በረመዳን ጊዜ ያው ድምጽ ከፋርኩ ይሰገዳ በረመዳን ውጭ ቀስሮ ነው የሚሰገደው ግን እንዴት ነው በሌት የውትሪ ሶላት ሲሰገድ ድምጽ ከፍ ማድረግ አለብኝ ወይስ በቀስታ ነው السلام عليكم የሰላት ሌል ጠቅላላ አንተ مخير صلاة الليل بتقل الله يانته انتنو مرجعانو سلزي رمضاننا غير رمضان صلاة الوتر اي الليم برمضانم ويم كرمضان ليلام يليليت صلاة جوه بلو بيكرانو طرو سلزي صلاة الوتر برمضان صلاة الوتر على رمضان يميبال نقر يلم جوه بلو التكراو تتشلال قاس بلو بتكراو انتن يلم ولكن بفرائد الصلاة فرائد الصلاة عند ظهر انت عصر منام عند زيغن نزا سوست عصر عصر ظهر قسم لها نو ميقراو صبحنا مغربنا عشاء كن تشوف لها نو ميقراو انداوم بزو علماءچ من يلالو بعشاء قسم له كقرا رسته كهونه بمچرشا سجود السهو مامطات الله بهولت سجود تامط الله ምክንያቱም እንትኑ ነው ያረስረሰ ሸይጣን ነው ሆነ ብለህ ቀስ ብለህ መቅራቱ ግን በጣም ኺላፍ ሱና ነው ኢሻ ዙህ መግሪብና ሱብህ ጮህ ብለህ ነው የሚቀራው እና ጮህ ብለህ ካልቀራህ ግን ሰላቱ ይበጥላል ማለት አይደለም የሱነቱ ሙአከደ ጮህ ብለህ መቅራቱ ዊትር ደሞ ልክ እንደዚህ ነው ኢንሻአላህ ማይክፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ጀዛኩሙላህ ኸይር ኡስታዛችን ሌላው ጥያቄ በእርግዝና ምክንያት ሁለት ረመዳኖችን ያልጾመች ሴት ምን ማድረግ አለባት? በእርግዝና ምክንያት ሁለት ረመዳኖችን ያልጾመች ቀዳ ሰጣውታ ሁለተኛ ረመዳን መጣና ያንንም ረመዳን አልጾመችም በእርግዝና ምክንያት ነው ሁለቱ ማይክ ፍሪ ሁለት ረመዳን ማለት يعني ሁለት ወር ማለት ነው 60 ቀን አልጾመችም እሱ ማለት ነው መሰለኝ ሁለት ረመዳን መጀመሪያ በርግዝና ሲባል ምንድነው በርግዝና يعني አረገዘችኛ አልቻለችም ያልቻለ ከረመዳን በኋላ ቀዳ ያወጣል ከረመዳን በኋላ ቀዳ ያወጣል ስለዚህ እርግዝና እንደገባኝ ከሆነ እርግስ ስለሆነች ስለሚደክማት ወይም ደግሞ መብላት ስላለባት ወይም ዶክተር መብላት አለብሽ ስላላት ከሆነ ከረመዳን በኋላ ቀዳ ታወጣለች እና ይሄን ጥያቄው ይሄ ከሆነ የጥያቄውን ልክ የሆነው መልስ ይሄ ነው ላኪን ለህፃን ፈርታ ለራስዋ ፈርታ ምናምን እንባለው ሌላ ተንተና ሊኖረው ይችላል ኢንሻአላህ ማክፍሪ بسم الله الرحمن الرحيم السلام عليكم بدقامي استاذ يا هون طياقه سلا اسراف نو ان اسراف ممرياو اسكيت يهدال لمثاله موبايل فون الله ان كعند عامت كسدسور بحالا ليلا موديل يوطال عند عند النغروش بسوا لا يعني انت كا يالچون موديل የሌለውን በዛችኛው አይኖራታል እና እሱን መቀየር አንዳንድ የቤት እቃዎች መቀያየር ይሄ ከእስራፍ ላይ ይገባል ወይ መመሪያው የእስራፍ እንዴት እስከምን ያህል ነው ኢንሻአላህ ይሄን ለትንሽ መመሪያ ብትሰጡን ጀዛኩሙላሁ ኸይር نعم اسراف بمسرته كلكل نو اسراف حتى من الحلال حلال بهونم لكن اللي يعال لمسله وضوء ستة درج اسراف مكروه نو وها اسراف مارق مكروه نو ان شاء الله بامبا بهونم بفسم ان شاء الله ونز بهونم نعم اندزي هالو ونز بهونم ونز نو النا وها ان شاء الله بله وضوءه بقى ازا قبتها تتلقلك اندزي اسراف بوضوء مكروه نو اوكي اسراف كادرجس وضوءه باطل نو لا باطل ادلم كن يتطلا نغرا ادرجن لالن انسا سلم باندي تبريك وضوء يارغو نبر يشين بيبسي وا بيبسي تاكلاچو يا بيبسي ببيبسي ملكيا وضوء يارغو نبر بل يمغرماچو ب يتوسن انتن تنش انتن سيني በሱ ገላቸው ይታጠቡ ነበር በጣም እቅተሳድና እንትን ያርጉ ነበር ይሄ በውዱእ ነው በሌላ ደግሞ الاسراف ገንዘብ ማጥፋት حرام የሚሆንበት ደረጃ አለ አሁን እንዳለው ጥሩ እንትን ነው እኔ ለምሳሌ ጋላክሲ የሚባለው አለኝ ከዛ በኋላ በቃ አዲስ ሞዴል ስለመጣ አይፎን ቀይሮአለሁ አይፎን ሲመጣ ደግሞ ሌላ እንትን ሞዴል ስለመጣ ደግሞ ያኒ እዚህ ሺ ያጠፋው እዛ ሺ 500 ያጠፋው እዚህ እንትን በሙሉ ኢስራፍ ነው በጣም መክሩህ ነው በጣም የተጣላ ነገር ነው እሱ ወንድ ለወንድ ስላደረጉ አላህ ሱብሃነ ወተዓላ ለወንጀሉ የሚያህል ቅጣት ነው የሰጣቸው الله سبحانه وتعالى جعل عليها سافلها يقوم لوط ينبروا سفي اجر جبريل متو باند كنفو بتشاكونو باند كنف جبريل 600 كنف قالو باند كنفو بتشا يقوم لوط بتام بزو قريانا بزو مندروش بزو قطروش ياللبت انستو ودلاي ود سما ينساونا حزبو باللبت ماتنو كذا غلبطو عليها سافل وجعلنا عليها سافلها يعني يلايو ودتاچو ارغو بمريت لا دمد جي لموتو فلغو ادلم لمن زنا يدرغنا ليواط يدرغ يتليه نو ليواطو بتام كفو نو زنام بتام حرام نو ስለዚህ ኢስራፍ በማዕሲያ አለ ኢስራፍ በገንዘብ አለ ኢስራፍ በእንትኑ በውዱ አለ تمام ታቃላችሁ ኢስራፍ በዒባዳ እንዳለ ኢስራፍ በዒባዳ ማለ كما قال النبي صلى الله عليه وسلم ولنفسك عليك حق ولأهلك عليك حق ولربك عليك حق فاعطي كل ذي حق حقه والو نبياتين አንድ ሰው 24 ሰዓት ጾማለሁ 24 ሰዓት እሰግዳለሁ ማለት ከሱና ወጪ ነው ይነገር ከሱና ወጪ ነው ያኒ حلال ቢሆንም ዒባዳ ቢሆንም እንዲያውም ለዑስማን ኢብኑ መዝዑን አንድ ትልቅ ሰሃቢ መጀመሪያ በመዲና የሞተው እሱ ነው ሰይድና ዑስማን ኢብኑ መዝዑን መጀመሪያ በመዲና የተቀበረው ከሰሃባ እሱ ነው ነቢያችን በጣም ይወዱት ነበር ወላኪን አንድ ችግር ነበረው እሱ ምንድነው አንድ ቀን ሚስቱ ወደ አይሻ ቤት መጣችና ነቢያችን አይዋት ጸጉሯም አልተበጠረም ሰውነቷን እንትኑ ልብሷም ዝም ብሎ በቃ ቆሻሻ ምናምን ያኒ ተሽክ አላደረገችም አልዘነጠችም ማለት ነው ጥሩ ልብስ ያኒ ለባሏ ደስ የሚል ልብስ አለበሰችምና ነቢያችን ሲያይዋት ማን ነች አሉት አይሻ ይህ ኮ ዑስማን ኢብኑ መዝዑን ሚስት ነች አሏት طيب ለምንድነው ይህቺ ባል የሌላት ትመስላለች እጇም ሒና የለውም ልብሷም እንደዚህ አይደለም ምናምን አለችና فقالت المرأة سيتوا من عليك والله يا رسول الله عثمان اكو بقى وطا اكو كنتنو سيت ما يفلقم الدنيا ما يفلقم ليليتو بمولو مسجد نو قنو بمصوم نو سلازي اني من لمندنو ملك ما رغو لمندنو مبجاجو منا من عليك فالنبي صلى الله عليه وسلم يرط ود بيتو هيدونا بيتونا اكواكو اغنيت يا عثمان قالوت نعم انت انين مكتل تفلقال لها قالوت اه يا رسول الله من نمت انا اصلي وانام واتزوج النساء واصوم وافطر فمن رغب عن سن عن سن عن سنتي فليس مني قالوت عثمان وده مسمر تملس قالوت هذا يسمى اسراف يعني امتهم بمولو مصوم امتهم بمولو ليله مسجد يا نبياتنا سنه ادلم سلازي اسراف معناته كدنبرو موطات نو عندان غزي مكروه يهونال عندان غزي حرام يهونال متنقق قلبن هي نجر الوسط هو الوسط هو الجميل نعم مايك فري انا انتو اهون وندمي يطيقو جوالو بيي موديلو مقايرو تلك اسراف نو هو والله العظيم مايك فري السلام عليكم ورحمه الله وبركاته ኡስታዝ የኔ ጥያቄ ምንድነው? ተውቁፍ ከኢስላም አንጻር እንዴት ይታያል? ተውቁፍ ከኢስላም አንጻር እንዴት ይታያል? ማይክ ፍሪ። ተውቁፍ ምንድነው? ምንድን ነው ተወቁፍ ንገረን መንጀመሪያ ከዛ መልሳለሁ السلام عليكم ورحمة الله وبركاته كشري عنصار توقفن يتأيوكو بتمكنات عندان داقر بيت بمنيه دبات جيزي بدعا سايون شركيات بهاريا توچن مياكان او نسوة چالو انا النسون ملي السلام عنيشل توقف عدرقن لبتشا مسجدو ايهي كشري عنصار برسول الله عليه وسلم جزيه تكسات كسات بسحابه منام كحديثات اقصى بنغرو نو السلام عليكم ورحمه الله وبركاته قلت انا ويا سوال معلش كرتا ارجلني قلت ما ادلم اهو توقف هيك قالني سميتشات علاقم اباباله كنزا مش الشرك يميادرغو تكتله كمسجد بتشان مسجد يشالال كهونه طياقه ولملسله ሌላ መልክ ካለው ግን ግለጽልኝ እንደገና ተወቀፋት ብለው ያኒ ሌላ ቃል ብትሰጠው ይሻላል ለምሳሌ ወነቱ ነው ወንድማችን አገር ተሄድና በቤታ ጠገብ ያለው መስጊድ ለመስገድ ስትል ሰውየው የሽርክ ነገር ያደርጋል ምናምን አሉ አይደለም እና አሉ አሉ عليكم السلام لذي لاي عند حق الله بمجمر يا درجه مسجد كايه اتطيق سكون وانا شجر يمياطاو مندنو امامو مندنو عقيده مندنو توحيد نو ويس سني نو وي منامن اتطيق يا مسجد مسجد الاسلامو نو هيدنا تكتل سجد بقى ولتانيا نجر سوچ متتو يوكوش مشرك نو قالو دومو اتقبري نجر ምክንያቱም የሰው ንግግር ነገሩ ሙሽሪክ ሊያደርገው አይችልም ሙስሊም ነው ኢማም ነው ስገድ ይኮ ሽርክ ያደርጋል ካለው ደግሞ ላቡድ አንተ ተሐራ እሽ ማለት ተሐራ አንተ ራስህ ጠይቀው ሃል ወይ ኢማሙን አምጥተህ መጀመሪያ መጠየቁ ሰፋህ ነው መጠየቁ ራሱ ከመስመር ውጭ ነው ግን በጣም ከተጠራጠርክ ግን ሙሽሪክ መሆኑን ጭብጥና ማስረጃ ያስፈልጋል ማስረጃ ካገኘ ሽርክ የሚያደርግ መሆኑን ደሞ ሽርክ ይላል ሽርክ مخرج من المله ሽርክ اصغر شيء ይባላል ያሲን ቀራል ብለህ ለምሳሌ በመዋቹ ያሲን ቀራል ሙብተድዕ ነውና ምናን ብለህ አይሆንም الشرك الذي يخرج من الاسلام انت متو بمتو እርግጠኛ ከሆንክ ሰውየው ከሱ ተከትላ ተስገድ ላኪን አሁን የሚደረገው ያለው እንደዚህ አይደለም ታቃላችሁ በአስመራ ከተማ 9 ሰዎች አሉ አሁን እንኳን خلاص ተለያዩ ሶስት እነዚህ 9 ሰዎች ሰለፊይን ነው ይያሉ ወይም ደግሞ نحن اهل السنه والجماعه ምናምን ይያሉ ለ10 15 አመት ለብቻቸውን ይሰግዳሉ ጁምዓ 9 ቆናቸው አንዳንድ ጊዜ 8 ይሆናሉ አንዳንድ ጊዜ 9 ጁምዓ ለብቻቸው አንድ ቤት ወይም አንድ እንትን ሄደው ኹጥባ አድርጎ ይሰግዳሉ እንደገና እንትኑ አንዱ በተለይ አንዱ ከነሱ አንዱ እናቱ ሞተችና ተክላላ የዛ ከተማ ያስመራ ከተማ እሷን ለመድፈን ሲመጡ ሰላተል ጀናዛ አትሰግዱ ማላቸው ለምን እናንተ ሽርክ ታደርጋላችሁ እናቴ ራሴ ነው መስግድላት ብሎ እሱና እነዛ 9 ሰዎች ሰገዱላትና ቀበሩዋት ማለት ነው ከዛ በኋላ በማንኛውም መስጊድ አይሰግዱም ለምን እና ኢማሞቹ በሙሉ ሙሽሪኮች ናቸው ይላሉ በጣም አደገኛ ነው ይሄ ነገር ነገ የምትጠየቅበት ነገር ነው አለ እኔ ብያለሁ በግልጽ የሽርክ ነገር ካየህበት ከሰማህበትና በራስህ ካየው ሙሽሪክ መሆን ካወቅ አትስገድ ከሱ በጣም ሰላቱ ራሱ ባጥል ነው ያንተ እንዲያውም حرام ነው ከሱ ተከትለ መስገዱ ላኪን እዛ ለመدرس ያደረከው ስልት ግን አላህ ዘንድ ተጠይቀበታል ትመጣና አንድ ከተማ ኢማም እዚ መስጊድ ያለው እኮ ሽርክ ያደርጋል በቃ ሰው ስላለ ነው ይሄ ማስረጃ አይደለም መጠየቁም ራሱ هو الشيخ محمد صالح بن تيمين تلقوا عالمه بسعودي عربيا ያለው መጠየቁ ራሱ ሰፈሁን ፊል አቅል አደብ ቢስ ነው አሉ ለምሳሌ አንተ አዝሚን ቤት ትሄዳለህ ወይ ቤቴት መጣለህ ወይ አንድ ሙስሊም ቤት ትሄዳና ምግብ ያቀርብልሃል ቆይ እስቲ ምግቡ ከመቀርብ ምግቡ ከየት ነው ያመጣው ሐላል ነው ሐራም ነው ስራህ ምንድን ነው የምታተርፈው ገንዘብ በሐላል ነው በሐራም ነው ለመጠየቁ የእብድ ጥያቄ ነው ይነገር አደብ የሌለው በእስልምና የሌለ ነው መስጊድ ገብተህ ደሞ ኢማሙ እንዴት ነው አቂዳው ምንድነው ምናምን ማለቱም የተከለከለ ነው ላኪን ከተገለጸልህ አንሁ ሙሽሪክ لا تصلي بعده يعني እሱን ተከትላ ተስገድ ይሄ ነው እንግዲህ ያለኝ ዑለማዎቹም ያሉ ይሄ ነው ስለዚህ الصلاة خلف المشرك أو الذي يشرك صلاة باطلة ولكن يهنقر ما الرقاقت ألبه عندما من العلماء عند سو مشرك للتلو يه مشركنا للتلو عند عند الشرطوش أسك أمتو أهون أنت يه إمامكو مشركنا للتلو يا بك إن الزيه شرطوش أموال تهنا لمسالي كان السو عند عند التكسر لاتشو يه سو يو مشرك للتلو مجمّريا يميادر قو الشرك أي تهوال سمتهوال إشي سمهو أيهو سو يميادر قو الشرك مجمّريا الشرك نو عدلم شرك لا هوني چلال أنتنو يه شرك نو متلونجي بميزان بحديث بخارو مسلم كاس قبانو شرك لا هوني چلال يه أنت أنت بالكو عدلم شرك يميهون ولتن يانا قردمو يه سو يو شرك مهونون ياك ألوي دومو تلق ترارانو ሽርክ መሆን ያቃል ወይ አብዛኞቹ እኮ ሽርክ መሆን የማያውቁት ስለማያውቁ እንትንም ያረጉ እና ያቃል ወይ ሶስተኛ ደረጃ አንተ አስረዳህ ወይ አንተ ሰውዬ የምታረገው ነገር እኮ ሽርክ ነው ማስረጃ ከፈለክ አላህ እንደዚህ ብለዋል ነቢያችን እንደዚህ ብለዋል እንደዚህ እንደዚህ ብለዋል ገለጽክልህ ወይ አልገለጽክለትም አራተኛ አሉ ربما يكون له تاويل تاويل ኖሮ ይችላል تاويل ምንድነው يا يستمارو شيخ عالم السو يميايو يه نغر شرك عدلم بلون يستمارو سلازي تأويل اللي تأويل مالت من دنو اترواغم الردادات يعني انت لمسالي عند عالم لمسالي انا لستاتشو لا صلاة في حضرة الطعام ولا يدافع أحدكم الأخبثان لألو نبيه صلى الله عليه وسلم ሰላት በሽንትና በሰገራ ተወጥረህ ያለ ሰላቱ እኮ አይሆንም ላ ማለት ናፊያ ላ ሰላተ ይላሉ ዑለማዎቹ በሁለት ነው የተረዱት አንዳንዶቹ ምናሉ ያኒ ጥሩ አይደለም ሰላት በሽንት ተወጥረህ ያለ ሄደ ሽንትሽነ እስቲንጃ አርገ እንደገና በጥሩ ውዱእ ነው መስገድ ያለበት እና መክሩህ ነው አሉ አንዳንዶቹ ደግሞ ሰላቱ ይበጥላል አሉ አንዳንድ ዑለማዎቹ ስለዚህ ይህ ሰውየው ያኒ ያስተማረው ዓለም ይህ የሚያደርገው ድርጊት ሽርክ አለመሆኑን ነው ያስተማሩ ተአዊል ይባላል ይዘን አንተ ሙሽሪክ ልትለው አትችልም ስንት ሆኑ አራት አምስተኛ ربما يكون مكره ሽርክነት የሚያደርገው ያለው ወይም ንገድልሃለን ወይም ይሄን አድርግ ሊሆንም ይችላል አይደለም እንዴ እና ዑለማዎቹ አምስት ስድስት ሸርጦች አመጡ እነዚህ ስድስት ሸርጦች ረግጠህና አልፈህ ከሄድክ كافر مشرك نو بلو منم قد يلهم كسو تكتلهم اتسجد لكن هون يمكستو يالو نجر بقى هيدنا يمسجد طرو ادلم يشافيانو يحنفيانو يسوفيانو يمنامن منو تبلو انت اسجدن بلا بيت مسجدو تنش ما اسب علب اندي تاسببت يفلقال نعم مايك فري يمچرشاو طياقي يا ازمين طياقي هون ان شاء الله مايك فري ላሰናፍታቸው እስኪ የመጨረሻ ጥያቄ ለጠይቅን አሰላሙ አለይኩም ወራህመቱላህ ኡስታዝ የመጨረሻ ሶስት ጥያቄ ነው ያሉት አንደኛው የሱብሂ ቁኑት አለ ወይ ቁኑት የሱብሂ ሁለተኛ የጀናባ ትጥበትና የሃይድ ትጥበት ሁለት ትጥበቶች ነው የሌሎቻችሁ ጥያቄ ኢንሻአላህ ኡስታዝ ግዜ ካላችሁ መልሽ እጠይቃለሁ ከሌለ የሚቀጥለው ሳምንት ኢንሻአላህ ማይክ ፍሪ ኦኬ በሰላት አልፈጅር ቁኑት አለ በመሰረቱ አለ ግን ሁሉ ግዜ መሆን የለበትም نعم አንዳንድ መዛህብ አለ ሁሉ ግዜ ቁኑት ማረግ አለበት ይሉ የሚሉ ጀምሁር ዑለማ ሁሉ ግዜ ያደርጉም ነቢያችን ሰለላሁ ዐለይሂ ወሰለም ቁኑት ያደርጉት የነበሩ በማንኛውም ሰላት አንድ ነገር ሲከሰት ነው ቁኑት ታቃላችሁ ሰላተል ፈጅርና ዊትር ብቻ አይደለም ቀንም ይሆናል ቁኑት በቀንም ይሆናል ዙህር على طول قرط ترجال لهم قناتهم لم سالي هون بسعودية عربية برلفوا سامنت يا بشار الأسد يميادر جو سرع بتأم سلامون يجفف دمية فسسة بزوب بس قديا فرس منام سلونة علماء كان أئمة المساجد قنوت هذا الرجو اللهم يا ربي عليك ببشار عليك بمن يعني بتأم دعاء الرجو بشار انديز الله تشو تمام لمسالي بلفوا بسدام جزي سدام بزون تن أسفران البر عرب أجرتشن دمس سالله جاز تن سرج الله من أمن ياله قنوت هذا الرجو نبر أنا ما تام يا درجالو نبي أشي سعى سلم عندزي عند جزي سبع قرآن حفظوا صحابات ود عند قبيلة لكوات شو قرآن اللي أسكروا نزاك قبيلة كداتني أنا برونا سبع وشون قدلوات شو سبحان الله مرت هون صحابة نبيات شن عزنو تنددو من من من من كذا هلا بصلاة الفجر بقى قنوت جمرو عند وركنو قنوت هذا الرجل لاتشو عند ورسيا قارتو قنوت هذا الرجل لاتشو سلزي عند أسفري نجر سمتا الله أنسالن إياك قنوت ما رجو يي سنة النبي صلى الله عليه وسلم نو ولكن ما زوترو كل جزي ما زوترو جن سنة دللا ميه نجر نعم ولتنيا نجر ولتنيا تعيك أن يا جنابة تثبت النا يحيد تثبت عندنو منهم لينة اللوم بنيانو من اللي عيو يعني رفع الحدث بلا بنية لطهارة بلا تتتعبنا بس لينة من دنو بس سيتنا بون دنيا اللو تثبتو سيت شربا كتسرعش انتنوا زي لاينو انقلي تفتاو عن نلم بجنابة كونش مالتنو بجنابة كونش راسوا تفتا يتسرعو شربا تفتاو مكنياتهم تفتا كان بيك انو تفتاو زاري شربا دكك يهونو بكا سرسر يادرقو تنقر ما تاك كبالواقات كتكناني تنقر مفتات اللبات الشي فتا نقنا لتتاتب مالتينو لتتاتب فتا وهماس قبات اللبات اللم دي كذب هلا عندك أن كويت هذا مو كبالوا تجنانيش عندك أنا يا أشياء جارس لونه سيت من دون ترجو جلواس تتتب يجنابة كونة مالتينو جلواس تتتب وهاو براسو على تاس جبالج كذا نكان كاتشوك شوك شوك يرجج بقى بق أدوان ده الدرسة كرجع قتاج أجرو مفتاح اللباتم وندقن قديتا أجرو مفتاح اللبات شرباك السرة أجرو قديتا مفتاح اللبات وندكونه بحيد جن بحيد سيت تأجروان مفتات على البتالو مكرياتهم حيد بور عند جزيس لما يمتع تأجروان كفتة شرب بالو فتة وهمس قبات على البتال مكرياتهم بور عند جزيس بتشسر هني جنابة كونش جن تأجروات فتة لش عنلم مكرياتهم للسواب بتأمس كايسل هنا نوملو للا جن لينة اللوم ياو تقلا شو ولت مسسوش ناتشو تلالك مسسوش ينتنو يا قالهن متم بالجنابة يسموه هذا جائز وسنة كفلك ليلة رجرنو الجنت تبال استنجاء ترجال وضوء ترجال كذبوا هلا براس الجمرة ودك عن جن ودك را جن جن عندنا سنة بموت تتبال نا يهن سنة كفلك رو ياو جائز لما هون كفلك جن هو لتركونا يالو قالهن ستاتب هو لتمسسوش ناتشو عنده النية يمتادرقو يمتتاتبو لنجاسة ويمدمو لانتونو لحادثو بله انجي موكأن سلموكأن لك ازكس منام سايون لطهارة بله نيات ارقال له يه عند مساسونو هو لتنيا وروكن تعميم الجسد سونة بمولو قدا منام يتتاتفقال له زرقته بزي ببلته وستاتق قبي اللو بمبرته اللو بستجربة اللو هلو وهان دي قباب بتاسفل لقال يهنا وقدي اشي واندمي ازمين قديه بزيه بالناس قومي تشالال مايك فري ويف قرل فرين تينا قر مالتنو كذابو هلا يو عبرو ويالو شريعة بمايفق دمالكو يو اسواء سلمت مالتنو سلمنا تكبلا اهون تورو مسلم هنا الليج السوم ترو مسلم هونوال نا نيكا لماسر سيفلقو نيكا لماسر مجمريا سوستور ملايت اللبات جو تبادو ان السوغن التليا يوم ምን መፍትሄ አለው የሚል ነው ጥያቄ። አሁን ጥሩ ሙስሊሞች ናቸው ምናልባት ጊዜ ካለ አሁን አለበዛ ሌላ ጊዜ ይመልሱልናል። جزاكم الله خير مايك فل እሺ እንግዲህ አላግባብና ህግ በማይፈቅደው ግንኙነት ያደረጉ ይኖሩ ነበር። ይህች ሴት እንግዲህ ብታሰልምም እሱ ቢያሰልምም እስልምናው አልሐምዱሊላህ አላህ እንዲቀበላቸው ተስፋ እናደርጋለን። ወላኪን ህጉና ደንቡን ሊጥሱት አይችሉም። በሆዷ ምን እንዳለ አይታወቅም። እርጉዝ ልትሆን ትችላለች። ስለዚህ አለ አግባብ ስለተረገዘ የዚና ልጅ ሊሆን ነው። ህጉ ደግሞ ከነቢያችን ጊዜ ጀምሮ እስካሁን ድረስ የሚካሄደው ያለው ነው። በዝሙት የነበሩ ሰዎች እንዲጋቡ ከተፈለገ ሁለት ትላልቅ ሸርጦች አሉ። አንደኛው ተውባ እንዲሉ ያስፈልጋል። ላደረጉት ዚና በጣም ተውባ አልহামዱሊላህ እነዚህ ወንድምና እህት ስላሰለሙ ራሱ ማስለማቸው ትልቅ ተውባ ነው። ሁለተኛ ተብሪአት الرحم ይሉታል። በሆድዋ ምን እንዳለ እንዲታወቅ ልጁ የዚና ነው የሐላል ነው ለመታወቅ ከተፈለገ 3 ወር አይደለም 3 ጣሃራ ነው ወይም 3 ሄድ ነው 3 ጊዜ የወር አበባ እስከሚመጣላት መለየት አለበት። አንዳንድ ዑለማዎቹ 2 ይበቃል ይላሉ። አንዳንዱም አንድ ላኪን جمهور العلماء يرى انه 3 ጣሃራ እስከሚመጣ መጠበቅ አለበት። ከዛ በኋላ ሆድዋ ነጻ መሆኑና ንጹህ መሆኑ ከታወቀ ተውባ ብሎ ካባትዋ ወይም ከወልይ አምሩዋ ጠልቦ ልክ በሸሪዓ ማግባት አለበት። ስለዚህ ይሄ ነገር ስላሰለሙ ልክ ነው። በነቢያችን ሳሰለም ጊዜ ኩፋሮቹ ወይም ሙሽሪኮቹ ባልና ሚስት የነበሩ ሙሽሪኮቹ ሲያሰልሙ አቅድ ጀድዱ የሚባል ነገር አልነበረም። ምክንያቱም በሌላ ሃይማኖት ስለነበሩ ነው። ለምሳሌ ዑመር ብን ኸጣብ አግብቶ ነበር። ሚስቱ ሙሽሪክ ነው ሙሽሪካነች እሱ ሙሽሪክ ነበር። አሰለሙ ሁለቱም እና ነቢያችን እንግዲህ አቅዳችሁ መጀደድ አለበት አላሏቸው አበድ። እና ይህ ግን የተለየ ነገር ነው። በሆድዋ ያለው ምክንያቱም እነዛ ባልና ሚስት ነው የነበሩ። ተግባባችሁ ወንድሞች ተግባባን። ዑመር ብን ኸጣብ ከሚስቱ ጋር በዛ በነበረው ህግ ባልና ሚስት ነው የነበሩ። ይወልዱ ይዘምዱ ነበር አይደለም እንደ ወንድሞች። ስለዚህ አቡበክር ስዲቅ ዑመር ብን ኸጣብ ሐታ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እስልምና ከመምጣቱ በፊት አለም ኸዲጃን ያገቡ እና ያገቡት በስነ ስርዓትና በህግ ነው ያገቡዋት። 6 ወለዱ። ከዛ ነብይ ሆኑና እስላም መጣ በእስልምና እንትን ሆኑ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ከኸዲጃ ያለው አቅድ መጀደድ አለበት አይባልም። ምክንያቱም ህገኛ የሆነው እንትኑ ባልና ሚስት ነው የነበሩት። እነዚህ ግን በዝሙት ነበር የሚኖሩ። ልዩነቱ ተመልከቱ ወንድሞች፣ በዝሙት ስለነበሩ አሁን ሲያሰልሙ እስላማቸው አልሐምዱሊላህ አላህ ይቀበላቸው። ላኪን ነገሩ ግን ህገወጥ ስለሆነ ግንኙነታቸው ተውባ ብለው በሆዷ ምን እንዳለ ታውቆ ከአባትዋ ወይም ከወልይ አምሯ ጠልቦ ማግባት አለበት። ይህ ነው ከላም جمهور العلماء هذا هو الكلام مايك فريد